የኢትዮጵያ ቤት ሳምንት ኢትዮጵያን ዚስ ዊክ ድረገጽ ከwww.kfcd 990am ጋር በመተባበር ዞትር ሁድ ከ6:15 እስከ 6:45 በኢስተርን ታይም ለ30 ደቂቃ የሚያቀርበው የሬዲዮ መርሃ ግብር ነው። ፕሮግራም አዝናኝ ጽሁፎች፣ ዝግጅቶችና አስተያየቶች እንዲሁም ማህበራዊ ኑሯችንን የምንዳስስባቸው ዝግጅቶች ይቀርባሉ። ከዚህ በተጨማሪም ከታወቁ የኪነ ጥበብ ሰዎች ደራሲያንና ገጣሚያን ወይም ሳሊያን እንዲሁም በተለያየ የሚያመልክ ለሀገራቸውና ለወገናቸው መልካም ተግባር ያቀረቡትን ኢትዮጵያውያንን በማፈላለግ ልምዳቸውና ስራዎቻቸውን በቃለ ምልልስ እናቀርባለን። ማችን በቀጥታ ዞትር ሁድ በwww.kfcd 990am ከ6:15 እስከ 6:45 በኢስት ታይም ወይንም ከ5:15 እስከ 5:45 በሴንትራል ታይም የሚተላለፍ ሲሆን በዚህ ሰዓት ፕሮግራማችንን መከታተል ያልቻላችሁ አድማጮች በድረገጻችን ውስጥ www.ethiopianthisweek.com እና በፌስቡክ አድራሻችን በመግባት ፕሮግራማችንን ልታገኙአቸው እንደምትችሉ እንገልጻላችኋለን። ለመርዳትና ስፖንሰር ለማድረግ እንዲሁም የድርጅታችን ማስተዋወቂያዎች የልደት ቀኖች አኒቨርሰሪ ለማስተላለፍ ወይንም ከዌብሳይታችን የምትፈልጉትን እቃ ለማዘዝ የምትፈልጉ አድማጮች በድረገጻችን ውስጥ በመግባት ኮንታክት አስ በሚለው በቀጥታ መልእክት ብትልኩልን ወይም ደግሞ በስልክ ቁጥር 2146411685 በመደወል መልእክት አስቀምጡልን ይደርሰናል። ስላስተያየታችሁም እናመሰግናለን። ልጁ ጸጉሩን ያከከ ወደ አባቱ ይቀርብና አባባ ሁለት ብር ካለ ፈልጌ ነበር ይላቸዋል። አባቱም ኮስተር ብለው የምን ሁለት ብር ነው በማለት ጥያቄውን በጥያቄ መልሰለታል። ልጅም አይ ትምህርት ቤት የሚቀርብ አስማት አለ እሱን ለመልከት እንድችል የመግቢያ እንዲሆነኝ ነው በማለት እየተከለሰለሰ ይመለሳል። አባቱም በልጃቸው መልስ እየተገረሙ አየኔ ልጅ አስማት ነው ያልከኝ? እኔ በአንድ መቶ ብር ደሞዝ እናንተን ማስተዳደሬ አስማት አይደለም ለምን እሱን አትመለከትም በማለት ተቆጡት። ተናስተለኝ የኢትዮጵያ በሳምንት ታዳሚዎች ሳምንታዊ ዝግጅታችንን በዚህ ቀልድ ጀመርን። እንደምን ሰነበታችሁ? ዛሬ ባለፈው ሳምንት በገባሁላችሁ ቃል መሰረት ለየት ያለ እንግዳ እንደሚኖረን ተናግሬ ነበር። በለስቀንቶኝ እንግዳዬን ይዤ መጥቻለሁ። እንግዳችን ብዙዎቻችሁ በመድረክ ስሙ የምታውቁት ፍልፍሉ ሲሆን እሱም ከዋና ስሙ ይልቅ በዚህ ስም ሲጠራ አቤት ይላል በረከት በቀለ ነው። ከበረከት ጋር ያደረግነው ቆይታ ከዚህ ሙዚቃ በኋላ እናቀርብላችኋለን። በነገራችን ላይ ግን አርቲስት በረከት በቀለ በዲሴምበር 23 በ620 T Street North West Washington DC በሚደረገው ዝግጅት ኤምሲ ወይንም ማስተር ኦፍ ሴሪሞኒ እንደሆነ ማወቅ ችለናል። በዚህ ዝግጅት ላይ በብዙዎች ዘንድ አድናቆትና ከፍተኛ ተወዳጅነት ያገኘው ጃኪ ጆሲ ናቲማን እንዲሁም ቤቲ ከታወቀው የኢትዮጵያ የዳንሰር ማስተር አብዮት ካሳነ ጋር በመሆን በሃዋርድ ቲያትር ዝግጅታቸውን ለታዳሚዎች ያቀርባሉ። ሁላችሁም ተጋብዛችኋል። ፕሮግራሙ ከምሽቱ 10pm ጀምሮ ጠዋት 3pm ላይ እንደሚያበቃ ተነግሮናል። በበለጠ ለመረዳትና ትኬት ለመግዛት እንዲሁም ቦታ ሪዘርቭ ለማድረግ ከፈለጉ በስልክ ቁጥር 202-390-5182 በመደወል ተጨማሪ መረጃዎችን ማግኘት ይችላላችሁ። ስልኩን እንደገና ደግመዋለሁ 202-390-5182። አሁን በዚች የታምራት ሞላ ታምሜ ተኝቼ ትላንትና ለሊት በሚለው ሙዚቃ ወደ ፍልፍሉ ቃለ መልስ እናመራለን። ከሙዚቃው በኋላ እንመለሳለን። ታምሜ ችን ባለፈው ሳምንት በገባንላችሁ ቃል መሰረት ዛሬ ለየት ያለ እንግዳ ይዘን ቀርበናል። ከአርቲስት ፍቃዱ ተክለማርያም ጋር ስናደርገው የነበረው ውይይት ገና አልተገባደደም። ይሁን እንጂ እንግዳችን ማለት የዛሬው እንግዳችን የአሜሪካን ቆይታውን ጨርሶ ወደ ሀገር ቤት በቅርቡ ስለሚመለስ እሱን የዚህ ሳምንት እንግዳ አርገልና ለናቀርብ አስበናል። ብዙዎቻችሁ የምታውቁት ፍልፍሉ በሚለው ስሙ ነው። ዋና ስሙ ግን በረከት በቀለ ይባላል። በረከት ግዜን አጣበህ የኢትዮጵያ ቢሳምንት እንግዳችን ለመሆን ፍቃደኛ በመሆንህ እያመሰገንኩ እስኪ ከዚህ ጥያቄ ጀምር። እንዴት ነው በረከት አሜሪካን እንዴት አገኘሃት? ያው መጀመሪያ ወንድዬ በጣም ነው ማመሰግነው ኢትዮጵያ በዚህ ሳምንት የሚለው ፕሮግራም ኢትዮጵያም ሆኜ ኢንተርቪው አርጋይ ነበር። እዚህ መጥቼ ያው በአማርኛ ስላረኩት ኢንተርቪው አዲስ አይወለደብኝም። ያው አሜሪካንን እንደጠበቅኳት አይደለም ያገኘኋት። እስኪ እንደው ትንሽ ልትገፋበት ትችላለህ? ያው በፊት እዛ ሆነን የምንስለው ነገር አለ። ኢትዮጵያ ላይ ሆነ አሜሪካንን ያው ምድረ የገነት አድርገን ነበር የምንስለው። እዚህ ከመጣህ ግን ያው ሁሉን ነገርን ማየ ነው። ብቻ መልካም ነው፣ ቆንጆ ነው። እንዴት ነው አሜሪካ የሚኖረውን ኢትዮጵያዊ ስትመለከት ምን ተሰማህ? በተለይ ምግቡን ስትመለከት በአብዛኛው ጊዜ ያጠፋው በርግጥ ብዙ ቦታዎች ሄደሃል፣ ግን ዲሲ ነበርክ። ዲሲ ደግሞ አንዳንድ ጊዜ ብዙ አበሻ ስላለ ብዙ የኢትዮጵያ ሬስቶራንቶች ስላሉ እንደው ከሀገር ቤት አንጻር ስታየው እንደው ለውጥ ያለበት ነገር ምንድን ነው? ምግቡን ተወኝ። እንዴት ማለት? ወንድዬ ምግቡን ተወኝ እንደው ይቅር ይበለኝና እንጀራ ለካ የሚደፋው ነው የሚያከብረው። ከምሬ ኢትዮጵያ ቁራሽ እንጀራ ቢወድቅ አንስተ ማ ብለ ትጎርሳታል። እዚህ እንጀራ ይደፋል፣ እንጀራ የሚደፋው ነው የሚያከብረው። በዚህ ላይ አየሁት ምግብ አለ አሜሪካ ላይ ትንሽ እንጀራው ከኢትዮጵያ ይለያል። የዚህ ሀገር እንጀራ ፖፖቲ ነው ያለው ማስቲካ ነው። በግድ ነው የሚገባው፣ በግድ ነው የሚወጣው። በዚህ ላይ ደግሞ አንድ እንጀራ ይባላል እንጂ አራቱ አንድ እንጀራ ያክልም የኢትዮጵያ ነው። ለምን ብለሽ ይደራረብ? አዎ በእኔ በራኬት ነው የሚጋግሩት። ምንድነው ትንሽ ነኝ፣ ጉርሻ ቢሉት ይሻላል። በዚህ ላይ ጥሩ ነው። ብቻ ስጋም አለ አሜሪካ። የምግብ ነገሩን ትወኝ፣ አልተመታ በሬ እየበላሁ ነው እስካሁን። እኔ እንደው ይሄን ነገር አሁን ስንወይ አንድ ነገር ባምሮ የመጣ እንደው ብዙ ጊዜ በረከት ወይ ፍልፍሉ ኮሜዲ ሲሰራ ቲያትር ሲሰራ እንደዚህ መደለ ሲጫወት አብዛኛውን ጊዜ በምግብ ጉዳዮች ላይ ኃይለኛ ነው ይባላል። ማለት ስለ ምግብ ነው ብዙ ጊዜ የሚያወራውና እንዴት ነው በረከት አንተ እንደው በጣም ሆዳም ነህ እንዴ? ይቅርታ ብቻዬን ከተጠቀምኩ። አረ ልክ ነው እንዴ? ብዙ ሰው የሚለኝን ነው። እሺ ለፊት እንኳን ነገርከኝ። ብዙ ሰዎች ያው ፍልፍሉ ጨጓራው ተረከዙ ጋር ነው የሚሉት። ግን ያው ከሱ የተለየ አትበላም ደግሞ መግበስ ቢበላ ጆን የሚያለህ ላይ ቆምም እንጂ ያው ያቺ ገጽ ሀሪ ገና ስለምትወጣ ነው እንጂ ብዙ ከሰው የተለየ እንደሌለው የለ አይደለም አይ ጥሩ ነው እኔም ታዝብ ያለው ዛሬ ትንሽ አዎ ነገራችን ላይ አዎ ካቀረቀርኩ ሳሰሪ ነው መመስለው አይደል አታወራ ጥሩ ነው እስከ ለሚቀጥለው ጥያቄ እንሂድ ስለ አርቲስቶች እንደው سنነጋገር እንደምታቀው እዚህ አካባቢ ብዙ አርቲስቶች አሉ የዘፈን የሚጫወቱ አርቲስቶች አሉ እንደናንተ ኮሜዲያን አሉ ብዙ አርቲስቶች አሉና እንደው ልጠይቅ የፈለኩት ነገር ለአርቲስቶች ትልቁ ምግባቸው ትልቁ ድጋፋቸው ማለት ይቻላል የተመልካች አስተያየት ነው የተመልካች ድጋፍ ነው እንደው የተመልካች ፕሬዘንስ ነው ማለት ይቻላልና በዚህ አንጻር ስትመለከት ተመልካች እንዴት ነው የተመልካቹን ከሀገር ቤት አንጻር ስታየው ብዙ ተመልካቾች ታገኛላችሁ በየዳችሁበት ቦታ የሚሰጣችሁስ ፊድባክ እንዴት ነው ከዚህ አንጻር እስቲ ልትመልስልኝ ልክ ነው ወንድዬ ከሀገር ቤት ጋር ትግግግ ልዩነት አለ እጅግ ደሞ አንተ ላልከው ለኛም ስራ ይሁን ለድምጻያኖች ኦዲየንስ ወሳኝነት አለ ምታገኘው ፊድባክ ያንተ ሞራል ከፍ ያደርግልሃል ምን ይላል እዚህ የምትሰራው በብዛት እንዴት እንደሆነ አላውቅም በአንድ ገጠመኝ ቅድም ነገር የነበረ አንድ ዘፋኝ አንድ ሆቴል ውስጥ ለአራት ሰዎች ሲዘፍን ነበር አራቱም አይሰሙትም እና ይሄ የሚያሳዝን ነገር ነው በአንድ እጅ ማጨብጨብ ነው እና በጣም ጉዳት አለው አገር ቤት ብዙ ሺህ ህዝብ ወጥቶ እልል ብሎ ነው የሚቀበለ እንትን የሚለ እዚህ ስትመጣ ግን ትንሽ እች ክብር የምትባለው ነገር አዎ የለች የቺ ነች ጥሩ ነው እሺ አመሰግናለሁ ፍልፍሉ እንግዲህ እዚህ አሜሪካ ስትመጣ ዋሽንግተን ዲሲ ብቻ አይደለም የቆየኸው ብዙ ቦታ ሄደሃል ተለያዩ ስቴቶች ሄደሃል የት ሄደሃል ከዚህ ጋርም እንደው እኔ ሀገሩን ብቻ እንድጠቅስልኝ ሳይሆን የምፈልገው በሄድክበት ቦታ እንደሚያስቅም የሚያሳዝንም ገጠመኞች ይኖርሃል ብዬ አስባለሁ እንዳልጠበቅካቸው ነገሮች አሉና ይሄንን እስኪ ምናልባት አድማጮችም ወዳጆችም አንተን የሚያደንቁ ሁሉ ሊሰሙ ይፈልጋሉና እኔም ልሰማ ፈልጋለሁ ሰረቱ እና እስቲ ይሄንን ብትጠቅስልን ያው እዚህ ከመጣሁ ብዙ ቦታዎች ላይ ሄጃለሁ የየሀገሮቹን ስም ከመያዝ ነፋስ ቢይዝ ይቀለኛል ስማቸው ከባድ ነው ብዙ አሁን አንዳንዶቹን ትላቸው አሁን ሲያትል ሚኒሶታ ሳውዝ ዳኮታ ታታ ብዙ አሉ ብዙ ቦታዎች ላይ ሄጃለሁ ኤልኤ ምናምን ሄጃለሁ ጠበቀ ሁሉም የሚያስደስት ነገሮች በብዛት አይቻለሁኝ ያልጠበቅኩት ነገር አይቻለሁ በተለያው እንደዚህ ሲያትል ምናምን ሄደን ብዙ ሰዎች ካሜራ ምናምን ይዘው ሲጠብቁ አዳራሹ በር ላይ እቺ ማን ሊመጣ ነው ብዬ ኳላ ከሰዎች በኋላ የሆነችን ቆንጆ ልጅ አይቼ እህቴ ማን እየመጣ ነው ሲል ፍልፍሉ ይመጣል ይላሉ እስካሁን የለም ብላኝ ዞር ብላ አንተ ነገር ያው ያልጠበቅኩት ነገር ነው ያንን ማግኘቴ በተለይ ኤርፖርት ስደርስ የነበረው አቀባበል ከኢትዮጵያ እንደመጣው የነበረው አቀባበል በጣም አሪፍ ነበር እዚህ ስትመጣ ዲሲ ነው ዲሲ ስትመጣ የነበረው በጣም ይገርም ነው ኢቢኤስ ሚዲያዎች ምናምን ነበሩ በጣም ያስደስት አቀባበል ነበር በየቦታው ሲሄድ ያገኘት ደስ የሚል ነገር ነው ምልህ እንደው ደሞ መቼም ገጠመኝ ሲባል ሁሉ ግዜ ደስ አይልም የሚያሳዝንም ገጠመኝ አለ አንዴ ደሞ እንደው አው ያልጠበከው ነገር ያጋጠማልና እስኪ ምታስታውሳችሁ ያው ምነግር ተማር ሲሉ ለክፋት መስሎኝ ብዙ አልገፈውም ወንድዬ እና እንትን ነው ቨርጂኒያ ቢች የሚባል ቦታ ሄጄ አንድ አበሻ እህታችን ትጋብዘንና እኔና መስፈን በቀለ ዘፋኙን እንሄዳለን እና እሷ ቤት ሄደን ባሏ ፈረንጅ ነው እና እባክሽ እንደው በመድኃኒዓለም ጥለሽኝ እንዳትሄጂ እሱ ፊት ኢትዮጵያን እንዳዋረድኳት ነው የምቆጥረው በምን አዋረዋለሁ ብያት አንድ ቀን ሳላስበው ጥላኝ ሄደች እኔ ደግሞ እሷ ያለች መስሎኝ ከዚህ ከዲሲ ወደ ኢትዮጵያ መደወያ ቁጥር ልከውልኝ እስክሪብቶ አለ አብነት እያልኩ ስወርድ እሱ ነው ያለው የሚፈስ ምን አብነት አዎ እሱን መቼም እንዲህ ጀምሬ መጨረሻ ያቀተኝም ብዬ እስኪዩዝ ሚ ሰር ፔን አልኩት ፔን እሺ ሙሉ ቀን መድኃኒት ሲያቀመኝ ዋለ እኔ ፈለኩት እስክርቢቶ ነው ለካዚ ፔን ህመም ነው ፔን ሙሉ ቀን መድኃኒት ስቀመሱን አስታውሳለሁ ሌላ ደግሞ በጣም ይገርማ በጣም ያሳዘነኝ ባለፈው የነበረው እዚ ምንድን ነበር ባል ሃሊውን ሃሎዊን አው ሃሎዊን አው እዚ ካስተም እየለበሱ የጭራቅ ሴታን እናምን የሚመስለው አው አው አለ እሱን ላይ ነው እኔ ትንሽ አዘንኩት እሺ ያው ሁሉም እሱን ልብስ አድርጎ የሴታንን ቀን ሲያከብሩ ያው ሴታን ደግሞ ባለውለታውን አይረሳም አው ይሄው በነፋስ ተራረገን ባለፈው አይታል ኒውዮርክ ላይም እሱ ሶስት ቀን እንዳይት ቆፍር ይጉርጓድ ውስጥ ቤት ግራውንድ እንዳጣጣ ተብዬ ኦሃይ ይቆጫልኩ በሷት ከተዚ ይለኛል ማዝንበት ቀን ያኔ እት ነበር ካንተ ኒውዮርክ ነበር ከዚ ነበር እዚ እዚ ነበር አው እኛ ሙላችንም ያኔ ያው ከቤት አንወጣም ነበር በጣም እኔ ስለ ኒውዮርክ ደግሞ በጣም ነበር ያዘንኩት የሚገርም ለምን እኔ ካናዳ ሊሄድ ፓስፖርቴ ኒውዮርክ ነበር ያለው እና ንፋስን መጣት ኒውዮርክ ሲባል እኔ ፓስፖርቴ ነው በጣም ያሳሰበኝ አንደለ ሚዲያ ማስተርጉሙ ስለኔ ፓስፖርቴ ተወራ ነገር አለ እንዴ በእና እንደተይደብ ነው አዎ እሷን ነበር ግን ተርፋለች ፓስፖርት ጥሩ ነው እነዚህ እንግዲህ ገጠመኞች ናቸው የዲሲ ላይ አንዱንም አልነገርኩም እንዴ እኔ በሰማ ምናልባት አድማጮች አልሰሙም ይሆናል እስኪ ንገረና በየት ነው ሲኒማ ቤቱ ጋር ሲልቨር ስፕሪንግ ነው የሚባለው አዎ አይ አልነካከኝም ሲኒማ ቤቱ ጋር ይሄድላሉ ኤጀንሲድ የሆነ ጥቁር ነው ልጁ ከጁ ሲወጣ አገኘው ከጁ ፍልቅቅ አርቆ ሲሮጥ ብድግ አርጌ እንዳገር ይመስሉኝ በየቁጭ ሰረግ ጥቁሩ አፉን ከፈተ ሲጮ እንደ ቡዳ መስየው ይሆን እንደ በዬ ቱቱ በዬ ቁጭ ልጁ የባስ መንገዱ ተዘጋ መንገዱ ተዘጋ ወድ ከምን ተፈጠረ ዓለም ማሪ ተቀመኝ ያኔ ነው ምን እንዳለኝ አልሰማሁት ይሆን አበሻ ሲመጣበቄ አንተ ይሄ ሰውዬ ምንድነው የሚለኝ ስል እናተ እንደግም ያልሰደባትም ማለት ረበሉ ምንድነው ነገሩ ስል እንዴት ቆንጆ ልጄን አንስቶ ይስማል እና ቱ ይላል ነው የሚለው እኔ ኮሌጅ ስለሞድ ነው እንዴ ያቀን ስለ ሰውዬ ደሞ የሚስቱ መንጣጣት እሷስ ምንድነው ስል እንዴት ቆንጆ ልጃችንን ሰውዬው እኮ ምን የመሰለ መሸጦ ባሪያ ነው እንዶ ይቅሬ በለኝና እንዶም ሚስቴው አልጾምም ማለት ከንፈሩ ምን ያከላል ያንንም ያክል ቀንጣብ እየጎረሰች አልጾምም በዚህ ላይ ጆሃቱ እንዴት ቆንጆ ልጅ ነካው ሲል እንዶ ይቅሬ በለኝና ይሄን ሰውዬ ነው አንገቱን ረግጬ ቢላ ቢዝ ሚካኤልን አይደል እንደምመስሉ የቆንጆ እኮ ነው ይሄንን አረሰው በኋላ ምን ተከላከላችሁ በኋላ ማያው ያለኝን አቀም አሰባስቤ መንገድ ያሳቸው መንገድ ፈልጌ አቋርጬ አመለጥኩ ጥሩ ነው በጣም ይሄን አልሰማሁም በጣም ይገርም ነው እንደዚህ አንተ አጋጣሚ ያለ ሲያገር ያው እዚህ ሀገር ከፍቅር ይልቅ ትልቁ ነገር መርት ነው የሚሉት ሁሉንም ነገር ምርት የተነካ ነው ይመስላቸውና አሁን አንተ በፍቅር ነው መቼም ልጅ ላሰማ ያው ምራቅ እንኳን ትቱ ማለት እንኳን አሁን እየቀረ ነው ግን ያ እየቀረ ነው ግን እኔ አሁን እዚህ እንግዲህ አይቻለሁ መብት መልካም ነው ግን አሁን ዲሲ ላይ እኔም ብዙ አይቻለሁ መብት እኮ ሰውን ጭርት በጭርት ነው ያደርገው እንዴት ኢትዮጵያ ወንድ ለወንድ ከተጣለ ወይ ተገላግሎ ይለያል እዚህ ድብድብ የለም አፍ ለአፍ ነው የምትከፈተው ምራቅ ነው የምትታፋፋው ጭርት በጭርት ነው ወንድ ለወንድ ያደርጉ እንጂ መብቱ ጥሩ ነው በጣም እሺ እስቲ ወደ ስራዎች እንሂድና ከዚህ በፊት በተለያየ ጊዜ የሰራቸው ስራዎች ተበታት ነው እንደወጣዋል እና ሌሎችም የሚጠቀሙበት ነበር በእርግጥ አሁን አንድ ወጥ የሆነ የራስ ስራ አለ እሱን ወደ ለመለስበት አለውና እንደው ግን ኮፒራይትን በተመለከተ ያንድን ሰው የድርሰት ስራ በተመለከተ ያለ ድራሲው ፍቃድ ማሳተም መጀመሪያ ነገር የራስ ያልሆነውን ነገር መስራት ወንጀል ነው ግን በደራሲው ላይ የሚያሳድረው ተጽዕኖም ደሞ አለ ለምሳሌ ያንተን ስራ ወስጂ ያንተን ሳላስፈቅድ ያን ነገር ብሰራ ባንተ የፈጠራ ክህሎት ላይ የሚያሳድረው ተጽዕኖ አለ ይሄንን እንዴት ነው አንተ የምታየው ምክንያቱም ያንተ ስራዎች አንተ ማታቃቸው ሁኔታ በሌላ ሰዎች ሲሰሩ ታይ ነበርና ነው በጣም ነው የሚያሳዝነው እጅግ ነውር ነገር ነው ወንድዬ በጣም በሞራልህ ላይ የሚመጣ ነገር ነው በጣም ዚም ሀገር መጥቼ ገጥሞኛል የሚያሳዝን ነገር ነው በተለይ ደግሞ ሀገር ቤት ላይ ሆነ ብዙ የሚያሳዝን ነገር አለ ያላንተ ፍቃድ ካሴት ወጥቶ እነሱ ባንተ ስም መብላታቸው እኮ ብቻ ቢሆን መልካም ነው አንተ ግን ታፍራለህ እዛ ሀገር ላይ እነሱ በበሉት አንተ ባስ ተጠብቃል ካሴት ሆቶ ባስ ተጠብቃል ይሄን ያለው ያይምሮ ውድቀት የሚደርስብ እነሱ ለሚበሉኝ ነገስ ሌላ ለምን የተሻለ ስራ ሰራሉ ላሉ እና ሞራል በጣም ነው ውስጥን ያሳምማል ያሳምማል እና ብቻ እኔ እግዚአብሔር ልቦና ይስጣቸው ነው የምለው ክህሎቱን ይወስድብሃል የመፍጠር ችሎታህን እንዳለ ይወስድብሃል ማለት ነው በጣም በጣም አሁን ግን እዚህ ሀገር ከመጣ በኋላ አንድ ወጥ የሆነ የራስን ስራ አዘጋጅተሃል እና ባለሳሳት እንደውም ስሙ የሚለው ፍልፍሉ በአሜሪካ ማንንም ሳይነካ ነው የሚለው እንደው ከርሱ ልጀምር ምን ማለት ነው ራሱ ይሄ ርዕስ ፍልፍሉ በአሜሪካ ያው ከመብት ጋር የተገናኘ ነው አሜሪካ መጥተናል ፍልፍሉ በአሜሪካ ማንንም ሳይነካ ማናችንንም አይነካም ቀሉ ሁኔታው ሁሉ በፍልፍሉ ላይ የተቀለደ ነው ወይ የፍልፍሉ ስራ ነው እንጂ ወይ አበበን ወይ ከበደን የሚነካ አይደለም የማንም ስራ አይደለም ማንንም አይነካም ቀልድ ነው ቀልድና ጽዳት ከራስ ነው የሚጀምረው ትክክል ትክክል ይሄን ነው እንትምላ ከዚሁ ጋር አያይዤ እንደው ለምሳሌ ብዙ ወዳጆች አሉ ፍልፍሉ አንተና አሁን ይሄንን ቪዲዮ እንዴት ነው አሁን ያንተ ወዳጆች ያንተ አድናቂዎች ያንተ የራስ ኦሪጅናል ቪዲዮን ማለት ነው ኦሪጅናል ቪዲዮን ለመግዛት ምንድነው በኢትዮጵያ መንገድ ሊያገኙ ይችላሉ እንደምትጠቁማቸው ነው ያለው ወይ አዎ ያው ይሄንን የሰራሁት ከሸዋ ኢንተርቴንመንት ነው እዚህ ያመጣኝ ሸዋ ነው እና እዚህ ከመጣው በኋላ ደግሞ ከዛ ጎል ፕሮዳክሽን ጋር ተሆን ነው ይሄን የሰራሁት ይሄንን በሸዋ ኢንተርቴንመንት እና ወንድዬ ባንተ በኩል ኢትዮጵያ በዚህ ሳምንት ዌብሳይት ላይ ገብተው ባንተ በኩል አድራሻዎችን መጠቆም እንችላለን ያ የኔ የመጀመሪያ ካሴት ነው እስከዛሬ ከብዙ ሰው ጋር ተጣምሬ ነው መሰራው ምንም ነው ይሄኛው ካሴት ለብቻዬ የሰራሁት ነው እስከዛሬ ዛ የቤክሬም ሲደርስብኝ ለሰራ እችላለሁ አሁን ግን ጠግቤ የሰራሁት ስራ ነው እና ቆንጆ ስራ ይመስለኛል ይሄ እንግዲህ የመጀመሪያው ልጅህ ነው እንደው የበኩር ልጅህ ነው ብንለውም አላጋነን ነው አዎ በጣም እንግዲህ ጥሩ ነው አድማጮች ይሄ ፕሮግራም የሚሰሙ አንደኛ በሸዋ ኢንተርቴንመንት በኩል ለተኛ በኢትዮጵያ ዚስ ዊክ ኦንላይን ሾፒንግ አለ በዛ ኦንላይን ሾፒንግ ላይ የተለያየ መጽሐፍቶች ቪዲዮዎች ካሴቶች ኤሌክትሮኒክስ እቃዎች እንሸጣለንና አድማጮቻችን ያንን ሲፈልጉ ያው በእናንተ በኩል እንትን ይበሉንና እንጠቁማቸዋለን ወይ ደግሞ እንልክላቸዋለን ባድራሻቸው የት እንዳለ ማለት ነው እሱ ችግር አይኖረውም ሌላው ልጠይቅ የፈለኩት ነገር እንግዲህ አሜሪካ መጣል እንግሊዝኛ ተምራሃል ወይ እዚህ ከመጣ በኋላ ጀምራሃል እንግሊዝኛ ወዳጆች እንደ አንዳንድ በእንግሊዝኛ እንደው ብታናግራቸው ምን ይመስላል ደስ ይለኛል አንተ ራስህ እንግሊዝኛ ተምከራል እዚህ ሀገር እኮ አንተም 7 አመት ቆየ እኔ 7 ወር ሆነኝ ሁሉ ነው የምናወራው እኔ እንግሊዝኛ ተምከራለሁ አሁን ሲ ዶንት ሲ ምን ማለት ነው ሲ ዶንት ሲ ሲ ዶንት ሲ ማለት እኔ አላቅም አይቶ እንዳላየ ማለት ነው በደንብ መፍታት መቻል አለብህ ካቤጅ ባይ ሄልዝ ጎመን በጤና እሺ እሺ ዩ ካም ዩ ራን አንቺው ታመጪው አንቺው ታሮጪው ባይ ሜዲሲን ወርልድ በመዳን ያለም እርግማን ራሱ አለን ምንድነው ፕላንት ሪሊጅን dismiss your eyes ተከላይ ማነው ታይናን ያጥፍቱ ማለት ከዚህ በላይ እንግሊዘኛ የለም ገባኛል እስኪ መጨረሻውን በል plant religion dismiss your eyes አይነን ያጥፋው ማለት ነው አዎ ይሄን ሁሉ እንግሊዘኛ ይቻል ነው እንግዲህ እኔ አይ እንደ ወደ 10 አመት አካባቢ ከዛም በላይ ሳልቆይ ያልቀረም አሁን ይሄንን አላውቅ ይሄን እንግሊዘኛ አታውቅ አላውቅ እኔ መማረው እንግሊዘኛ ብቻ ማንንም ስለማያዳምጥ በዚህ ጊዜ ወልዬ ባንተ ሬዲዮ ካልተናገር መቼ ነው ማውራ እንግሊዘኛ እንኳን አውርቶ መጣ ልባል እንጂ እንዴ ተሳቀቁኩ አይ ጥሩ ነው ጥሩ ነው ወይ ሽው ነበር እስከዛሬ ዘርግፍ አረኩታል ወይ በቀለል ይላል ያዙት አይ በጣም ጥሩ ነው ፍልፍል በጣም ደስ የሚል ነገር ነው እነዚህ ነገሮች እርግጠኛ ነኝ ይሄ ራሱ አንድ ፈገግ ነው በጣም የሚያስቅ ነገር ስለሆነ እንግዲህ ቪዲዮ ላይ አንተ ቪዲዮ ላይ እንደው ሰማችኋለሁ ብዬ አስባለሁ። እስቲ ላንተ ነው የሰጠው ለቆና አስገባው። አይ ይሄ ቢገባ ራስ ያስቀል። ለምሳሌ ፕላንት ሪሊጅን ዲስሚስ ዩ አይስ አቡነ ተክለሃይማኖት አይን እንትርክ ማርጎ ያጥፉት። አዎ ተክለሃይማኖት ባይ ሜዲሲን ወርልድ ያለም መድኃኒት በመድኃኒዓለም ካቤጅ ባይ ሄልስ ጎመን በጤና ዩ ካም ዩ ራን አንቹ ታሮጩ ማይ ሄድ አራውንድ አራውንድ ራሴና ዞሬ ነው። አዎ ከመቆየት ብዙ የሚማር ተማርኩ እኔም ተማርኩ። በጣም ጥሩ ነው በጣም ነው ማመሰግነው። በጣም ነው እንግሊዘኛዋን ራሱ ፈረንጅ መጥቶብኝ ከሽዋገው ነው ፈረንጅ መጥቶ ቤትን ይወጥ ሰርቼ ነበር። እሺ እና የበላ ሽዋ ስልክ ሊያወራ ሲወጣ ሰውየው ነጩ ወጥወጡ ሚዝቀው እና እንዴት ብዬ በእንግሊዘኛ ልንገረው ብዬ እንደምንም አጠራቅም ያወጣኋት። ምን እንግሊዘኛው? አዎ አነካክተ ብላ ለማለት በእንግሊዘኛ ምንድን ነው? ማን ነው ጠይቀኝ? እንዴት ብዬ ልበለው ደስ ይለህ ነበር? እኔ እንግዲህ አነካክተ ብላ ለማለት እንደው አይ አልመጣልኝም። ያ እኔ ነኝ የነገርኩት። ተቺቲንግ አልኩት በቃ። ተቺቲንግ? አዎ አነካክተ ብላ ብዙ ወጡን አዛቅዛ አታርግ። በጣም ጥሩ ነው በረከት። በጣም ደስ የሚል ውይይት ነው ያደረግነው እና እስካሁን ድረስ ከተያየንባቸው ውስጥ ምናልባት ያልተባለ ነገር ካለ ለወዳጆች፣ ለአናቂዎች፣ ለደጋፊዎች እንግዲህ ከቅርብ ጊዜ በኋላ ወደ ኢትዮጵያ ተመለሳለሁ እስከማቀው እና እንደገና እንደሱ ደግሞ ተመልሰህ መተህ እንዲያዩ ይፈልጋሉ በሌላ ስራ እርግጠኛ ነኝ። እና ምንድነው እስኪ የምታስተላልፈው መልእክት ካለ በሚቀጥለው ምን ይዘህ ነው ለመቅረብ ያሰብከው? የወደፊት እቅዶች ምንድናቸው ከሞላ ጎደል? ያው ከእግዚአብሔር ጋር በሚቀጥለው አዳዲስ ስራዎችን ይዤ ለመምጣት ማስበዋለ። እስከዛሬም ነገሩ ላደረግኩት ቆይታ እጅግ ደስተኛ ነኝ። አንድ ነገር ማስተላለፍ የምፈልገው በዚሁ በሜሪ ጆይ በበጎ ፍቃድ ላይ እሰራለሁ። እኛ ነኝ ምንድነው እሱ ሜሪ ጆይ ለበጎ አድራጎት ነው የሲስተር ዘቢደር። እሺ ብዙ አበሾች ያውቁታል። እሺ ተቻላቸው መጠን ያንን ድርጅት ቢደግፉ ብዙ ጻናት እና አረጋውያንን መደገፍ ይቻላል። እኔም በነጻ ያገለግልኩ ነው እዛ። ኦኬ እዚህም የተወሰኑ መድረጎችን ለሜሪጆ ይሰራቻለሁኝ። ያው መጨረሻ ላይ እንደመዝገምለው መቼም አንድ ነጠላ ዜማ አትለኝም? አዎ አዎ አንዲት ነገር። እሺ በጣም ደስ ይለኛል በጣም ደስ ይለኛል። እሺ ይቻላል። ያው ኢትዮጵያ ላይ ነው ከዚህ ሀገር ሳትመጣ በፊት የምታውቀው ነገር የለም ስለ ኢትዮጵያ ስለ አሜሪካ። አዎ ስለ አሜሪካ የምታውቀው እና በብዛት እኔም ጓደኞቼ ውጭ ሀገር ዘመዶች አሏቸው። እኔ እንኳን እግዚአብሔር ይመስገን የተማረና ውጭ ዘመድ የለኝም። እና እንዴት ነው የማይልኩት? ባለፈው ራሱ እናንተ ላክልኝ አላልኩም? እንዴት ነው የማይልኩት እላለሁ። እና እኔ እዚህ ከመጣሁ በኋላ አየሁት ሰው እንዴት እንደሚሰራ ወንድዬ፣ ሰው እንዴት እንደሚሰራ። ብቻውን ስብሰባ የገባ የምታገኘው አሜሪካን ውስጥ ነው። ብቻውን የሚያወራ መንገድ ላይ ኢትዮጵያዊ አየሁኝ። ስራው አድክሟቸው እና ላክ ላክ ላክ ነው የሚባሉት ከኢትዮጵያ። እዚህ እንዴት እንደምትሰሩ አይቻለሁ። እና እኔም ይኸው ነገር ደርሶብኛል። ከመጣሁ በአራት ወሬ ብር ላክ አለችኝ አያቴ። ለምንድን ነው የምልከው ስላት፣ የአያተ አጽም ከወሬል ጓሮ ሊወጣ ስለሆነ ማስወጫ ላክ። ስንት ስላት፣ 10,000 ብር አለችኝ። ይቆራረጣል ብዬ ዘጋሁኝ። ግን ትዝ ያለኝ የዛሬ 40 ዓመት በአስር ብር የተቀበለ ሰውዬ እኔ 10,000 ብር ከፍዬ የማስወጣው እሱ ሉሲ ነው። በነፍስ ውስጥ ቢመጣ ሰጠዋለሁ ወይ መላክ። ከዚህ ሀገር በጣም የሚያሳዝነኝ ነገር እቼ ነች። ሌላዋ ሁለተኛ እናቴ የቤት ቁጭ ብላ ከጎረቤት ጋር ስታወራ ነው የምሰማው። እና እኔ ጋር ደመ ብያለሁ ጓዳ ላይ እና እሰማለሁ። እንዴት ነው ያኛውማ ይሄ ፍልፍሉ የሚሉት ቀልድ ብሎ ቀልዱ ቀንድ ሆኖበታል። እቺ ቦጦስ ታናሸቱ ያምኳል ማለት ነው። ታናሸቱማ ይኸው በስንት ጊዜዋ ፈረንጅ እኮ አገባች እንደው ሽማ ያዘች ማንን ያዝች ቢስማሉ ሴትዮ ለለለለለለለ እንደው የደሃ ምላኳ ሰይ ሰይ ኮንፈረንጅ ላይ ጣላት። እስከዛሬ እንደዚህ ጥረው ገሯ አሳድጓት። እንደው ፈረንጁ ምናዊ ነው ሲሉ አያው ነጭ ነው የቻይናዊ ነው ስትል ጎረቤቷ ይሁን ቻይናም ቢሆን ነጭ ይሁን እንዴት ነው አሁን የሶስት ወር እርጉዝ ነች ሰይ ሰይ ብለው ይሄዳሉ። ያውንም ከቤት አልወጣም። ከስድስት ወር በኋላ ሴትዮ ይመጣሉ። እንደገና ተከሻለ ተከሻ ተሳስሙ እንዴት ነች ያው ደግ እግዚአብሔር ይመስገን ሰላም ነኝ እንዴት ነው ቡት ወለደች አይ ደረሰች ደረሰች ስንል እኮ በስምንት ወሯ ልትወልድ አንድ ወር ሲቀራት አስወረደች ብለው ሲነግሯት ጎረቤቷ ድሮም ነግሬሻለሁ የቻይና ቃይረባን ብዬሽ ነበር አንቺ ነሽ ዝም ብለሽ እጅ አስታውሳለሁ ወይ እንዲ ወይ ጉድ ሌላ ንብ ጭምር ይኖራል አይ ከቅድመ ቤት ቀብድ አይ በጣም በጣም ያስቅናቸውና ኮሜዲያን በረከት በቀለ ስለነበረን ጊዜ በጣም በጣም እያመሰገንኩ መጪው ጊዜ የሰላም የደስታ እንዲሆን እየተመኘው በሌላ ከዚህ ደግሞ በጣም አንተ ያደከም ፌድ አርቲስት ነህ እና ብዙዎቻችን ፍቅርና ድጋፍ አለና በሚቀጥለው ጊዜ ጥሩ ስራዎችን ይዘን እንደምትቀር ተስፋ ማድረግ በዚህ ሰናበታለሁ። በኢትዮጵያን ዚስ ዊክ ድረገጽና በዚህ ዝግጅት ታዳሚያን ስም በጣም አመሰግናለሁ። አመሰግናለሁ ወንድዬ እግዚአብሔር ይስጥልኝ። አሜን አሜን። ወዳችኋለሁ በልልኝ ሁሉ። እሺ እሺ። አይ ላቭ ዩ አጋቹ ቤቢ በልልኝ። ኦኬ ቴንክ ዩ። እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.kfcd990am ዩስትሪም ላይ በመግባት እንዲሁም ደግሞ www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ አዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።